على نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. أمة الله يهدي إن شاء الله. فقه السنة يعلنه نا باب الزواج بلو جمر والشيخ بزانو يعلنه إن شاء الله. الشيخ عندك زيستي ወደ درس كم هيدا بفيت بزي ሁለት ሳምንት ያልመጣሁበት ጊዜ ነበር አንድ 15 ቀን ማለት ነው አንድ ነገር የተከሰተ ነበር በፓሉ ስለኔ ማለት ነው እና እዛ ቅርታ ለማለት ነው የፈለኩት ተውጀና حق الزوج ነበር የምታስተውሱ ከሆነ መጨረሻ የሚስት حق ምንድን ነው ይህን ጨርሰናል ሚስት ባልየው ከባልየው የምትጠይቀው حقوق አለ حقوق መብቶች አሉ እነዚህ ዘርዝረን አንድ በአንድ ባለፈው درسአችን ተወያይተን ነበር አሁን መጽሐፉ ምን ይላል من حقوقه عليها የሱ መብት እህቶች በደንብ በተሰሙኝ ዛሬ ለሁለታችሁም ለባልና ለሚስት በጣም ጠቃሚ የሆኑ ነገሮች ነው ያሉ አርስቱ የሱ መብት እንኳን ቢሆን አርስቱ የሚለው የባልየው መብት ቢሆንም ላኪን ሚስትና ባልን የሚነካ ነገር ነው እና እስቲ እንጀምርና يقول طاعتها دون المعصيه ባልዋን የምትታዘዝ አንዲት ሴት ምንም አይነት ነገር ማዕሲያ ለለው መሆን አለበት في حدود استطاعه ሁለት ሸርጦች አሉ መጀመሪያ ከንተኑ ከአላህ ማዕሲያ ይራቅ መሆን አለበት ሁለተኛ ሸርጥ አሉ የምትችለው ብቻ መሆን አለበት የማትችለው ነገር ቢያዛት واجب አይደለም አትገደንም እንቢ ብትለውም يعني ማዕሲያ አይደለም የማትችለው ከሆነ ከችሎታዋ በላይ ከሆነ اذا አሁን ልጠይቃችሁ እስቲ ሚስት ባልዋን የምትታዘዘው በሁለት ትላልቅ ሸርጦች ናቸው አንደኛው ሸርጥ ምንድነው ትዛዙ የአላህን ማዕሲያ የሌለበት መሆን አለበት በዝርዝር ነግራችኋለሁ ኢንሻአላህ ሁለተኛ ቢዮንድ እንትን መሆን የለበትም እሷ የማትችለው ነገር ቢጠይቃት አልችልም ማለት ትችላለች ለምን አትታዘዝም አይባልም እነዚህ ሁለት ሸርጦች ናቸው አሁን እነዚህ ሁለት ሸርጦች ከመጓዛችን በፊት አንድ ምሰሶ አለ ከዛ ምሰሶ ነው ምን ጀምረው የነቢያችን ምሰሶ ትልቅ ሐዲስ አለ ከዛ ጀምረን ነው ሚስት ባልዋን እንዴት አርጋ እንደምትታዘዘው የምናውቀው ትልቁ ምሰሶና ትልቁ ሐዲስ ምን ይላል لا طاعة المخلوق في معصية الخالق حديث صحيح لا طاعة المخلوق في معصية الخالق من يوم سو أبات النات بال من يهونو النقر سو الله المعصية درقه السن متعززو كباد وانجلنو بالن بيهون سلزي لا طاعة المخلوق سون متعزز ወይም ሰውን የሰውን ትእዛዝ መቀበልና መፈጸም አይበቃም اذا كان في معصيه الخالق يا الله المعصيه كلبت ማለት ነው እሺ الان نبدا ارستو من هلال يعني طاعتها دون المعصيه ست بالوان متتازز አለበት በምን በሁለት ሸርጦች አንዱ معصيه ሳይሆን ሁለተኛ ደግሞ የምትችለው ነገር መሆን አለበት አለ ለምሳሌ ብዙ ጊዜ የሚገኘውና በብዙ ቴሌፎን የሚመጣልኝ ልንገራችሁ ከናንተ ማለት ነው ከመላው ዓለም امرها ان تسقط ما في بطنها በሆዷ ያለው የተረገዘ ልጅ አውርጂው አላት እዚህ ላይ جميع العلماء اتفقوا ان بي ማለት አለባት አሉ الله يخلقه أورجو بيلات الزهلاي يباريت عانو يباريت ازازنو بلا ما سورد اي قبام مكنياتهم يالله مع سياسة لبهتانو كذا كتلو من العلماء وإن أسقطته ارتكبت جريمة بهدوية اللي كاسوردتشو وانجل بوانجل استقبتها اللي شن لالن يهان دنيا ودرجانو وإن كان بعد 4 شهور كلاهما قاتلا نفس كارت وربهالا كارت وربلاي يترقز الجكهونة قن هلتم بالنا مست يسو نفس على حق قدلو هالتبلو اكسسالو تقباب بارون دموش او رجوي لاتال انبيت لالج ويم الشبلو تسمام توال كورداتشو انقدي علماتشو زرزر على الزهلاي انا حرام يميهون ببتالي مكروه يميهون ببتالي ولكن ارات ور يمولا ببتاليجن كاس ورداتشو هولتوم سواج بوانجل تكسو بهجي كتالو بزي هالدنيا كالتكتو جن بآخرة بإسات نمي كتو هولتوم مهناتوم روح كقباب ببتاليج ما سورد اي فكادم تقباب بانون دموج يعني يهو تاتشن هج النادم بس لهنا كاس بينو يتناقر كوي الله طيب ليلة مسالة الاستاتشو إذا أمرها الجماع باللتواسهم بليلة بوتا بزا ليلة بوتا قنينيت لارق كانشيقا كالي يجب عليها أن لا تطيع انبيت لالج مكرياتهم إثيان المرأة في دبورها حرام سلزي الزيلاي طع مارق اللب ويم سميت واتك التلا ويم دمو بقى لبوايت أفاتال عندان قزي بسكسو منامن دزيت كامرق أنج ويم دمو السو سلفلق بلا السون لماركات بلا بمن نينيوم نقر بزابوتا مقرب يلباتب أوكي ليلا إذا أمرها أن تقطع أبوها وأمها كباتش كناتش قرنيوت مارج يلبشم كنش الرسو كنسوكا قنيت كوراج بيلات انبيت لالج كني قال لاش واندموج بنقراتشن لاي النزي تلالك تلالك تماريوتشاتشن قالو يهني ميزو نبياتشن دالو يعني مدنو يال نبياتشن لياليني أولو النوحة والعقول عقلي الله تشو ثمرتيك أما سنة ترو ترو تلالك سوش بنيك أرب أرب إلى اللو مالتا اللبات شو مكناتهم يتسطو ثمرت يعني بمصحافي هون بنتو بنيك اللات أشو هون أزلو للا سو اندي سطو مالتنو جهل جهل ود عالمو مقرب اللباتم كما دو مسمات اللبات إشي أهون تماريو تشاتشن اللو أمت الله اللي تتاين يالك للو تشو اللوي قالوا إن شاء الله استيازوا لني هنا قر إشي إذا أمرها إذن بليلا بوتا جمع كالات انبيت لالج أباتنا النات زمد أزمد الفلقم كنش الرسو كنسو أتقربي كالات انبيت لالج لمن لأن قطيعة الرحم من كبائر الذنوب زمد أزمد كباتنا كنات جمرو وندم إهيت أكست أقوت كنزيقا مقرطو تلك وانجلنو قطيعة الرحم تلك وانجلنو انبيت لوالج لأن القطيعة من كبار الذنوب طيب ليلى لو أمرها أن يجامعها في نهار رمضان رمضان كان نفس الشن فلقال لهنا يقبرس قامارة فلقال له كالي يفلقون بثرنا دولاب يا نساء يفلقون لعنا بيا درق انبيت لوالج كذا كتلو نسو أسقددو قنيت كادرقه كتاتو وانجلو السو الشكاموال السو عندك انبتشاك اداتا وطالج السو قن مجمرة توبا مالتا اللبت ولتنيا ياك اندومو قداما وطاتا اللبت سوستنيا سلساك انمسوما اللبت ألما قوارت مالتنو انا اندزي مساسلو كتات يدر سبتال كاس قددات مالتنو طيب ليلى لو أمر الرجل زوجته ليس نعم يقول የእንትኑ የባል ትእዛዝ ለሚስቱ እናንተ እንደምታስቡት አይደለም ወይም ክፍት ነገር አይደለም አምር الرجل زوجته ليس على الاطلاق እንደዚህ በቃ ሴት ባልዋን መታዘዝ አለባት ብለን እፍኛ ነገር እንደዚህ አንልም لا قيد አለው شروط አለው بل ينقسم الى ثلاثه ሴቶች በደንብ ይህን ነገር ብትሰሙት ይጠቅማቸዋል ሚስት ባልዋን ማክበር የባልዋን ትእዛዝ መከተል በሶስት ይከፈላል አሉ ዑለማዎች በሶስት ይከፈላል አው ማንንም ያውቀው ይህ እንግዲህ ማንንም ሰው ያውቀው ለዚህ ነው علم فريضه العلم طلب العلم فريضه يالو نبياتين طلب العلم فريضه على كل مسلم كل مسلم ማወቅ ያለበት ነገር ማወቅ አለበት ያሉ ለዚህ ነው اذا አንዲት ሴት ባልዋን የምትታዘዘው በሶስት ነገር ይከፈላል አሉ አንዱ امر الله المحض ለየት ያለ የአላህ ትእዛዝ ሲሆን مثلا ስገዲ ይላታል እንቢ ካለች አላህንና ባልዋን ነው ወንጀል ያደረገችው ወንጀልዋ ለአላህና ለባልዋ ነው ጸልይ አላት ይህ የእንትኑ የአላህ ሐቅ ስለሆነ እዚህ ላይ እንቢ ማለት የለባትም ለምሳሌ ሐጅ ይላታል አንቺ ሐጅ ወጅቦብሻል ገንዘብ አለሽ መህረም አለሽ ይላል الحج على درقم تلالج لا مالت يلباتم سومي رمضان لا تال انبي مالت يلباتم يهي الله حق نونا يه ليتي علي ملف فايلة لو عندو من دنو انقدي كشرطو ويمكان كسوستو كفلو عندو يا الله حق يهونو نقروش بمولو عند كفل يزالو ولتنيا امر الزوج المحض محض من مالت نو يه ليتي علي يباليو حق بچانو ينقر ምንድነው እሱ ለምሳሌ ኡሪዱኪ ያኒ ነፍስሽን ፈልጋለሁ ስጋኝት ፈልጋለሁ በቃ አሁን በቃ ነይና እንተኛ ይህ ለየት ያለ ፐርሰናል የሱ ሐቅ ነውና እንቢ ማለት የለባትም ሌላ ምሳሌ ምሳ ስርልኝ ምሳ ለበብላት ፈልጋለሁ የሱ ሐቅ ብቻ ነው ይሄ ነገር እሺ ማለት አለባት ልጁ ወተት ይፈልጋልና ወይም ወተት ስርለት ወይም ጡትሽ ስጪው ይጠብ እንትን ከጡትሽ ወተት ይጠጣ እንቢ ማለት የለባትም ስለዚህ የሱ ሐቅ ብቻ ሆነ አለ የአላህ ሐቅ ብቻ ሆነ አለ ስንት ሆኑ ሁለት ሶስተኛ የሱ ሐቅ ነው እሱ መብት የለውም እዚህ ግን ካዘዛት የሱ ሐቅ ነው ካዘዛት እዚህ ላይ ምን ላለን ከፈለገች እሺ ትላለች ካልፈለገች እንቢ ትላለች ይህ ሶስተኛ ነው ምሳሌ ልስጣችሁ لو طلب منها ان تعيش ووالديه معه አገባትና አሁን አባቱና እናቱ አምጥቶ እቤት አብረን ነው ምንኖረው ብሎ ነገራት والله እኔ ሐቄ ለብቻዬ ትዳር ይዘህ ለብቻዬ እንድታኖረኝውና አልፈልግም ለማለት ትችላለች መብቷ ነው ወላኪን አባቱና እናቱ ከቤት ጠርጋ እንድትልነዋ ይፈቅድላታል እና እሺ ብላ መታዘዝ ይኖርባታል ምርጫ ግን አላት ምክንያቱም ባል ሚስቱን ለብቻዋ ማኖር አለበት እንጂ አባት እናት እህት ወንድም ምናምን አምጥቶ እዛ በቃ እንትኑ ይህ የሱዋ መብት ነው ይሶሰኛ ነው ለምሳሌ ሌላ ምሳሌ ልስጣችሁ ጅማዕ ፈልጋለሁ ይላታል ግብረ ስጋ ካንቺ ጋር ፈልጋለሁ ላኪን እሷ ታማለች አትችልም እዚህ ላይ እንቢ ማለት ትችላለች ከፈለገች ደግሞ ረ ለባሌ ይጣመው እንጂ እየተሰቃየሁ ምን አለበት ብላ ደግሞ ነፍሷን ትሰጣዋለች طيب مثلا ليلا مثال يستاتشو أن يفارقها بالسفر أكثر من ستة شهور يجي سيت بالوا وده سفري هدال كسدس وربلاي إزا سفري كويال إزيه لاي يسوا مبتنو إز كسدس ور يسوا مبتنو كسدس وربها لا كويجن كفلقج الحمد لله بلا تنورالج كالفلقج جن ፍቃድ ቤት ሄዳ ኒካሁን ለተወርት ይችላልች ወንድሞችና እህቶች ይሄን ሁሉ አሁን የምለው ነገር የማይሰራበት ነው ግን መሰራት ያለበት ነገር ነው አሁን ሰምታችሁ ታቃላችሁ አንዲት ሴት ባልዋ ያኒ ባልዋ ሰሳፍሮ ለስድስት ወር ከዛ ከስድስት ወር ካለፈ ከሳ ኒካሁ ያወረደች ሰምታችሁ ታቃላችሁ አንሰማም አልሰማንም አይደለም طيب እሷ አሁን የምታደርገው የባልዋን ፍቅርና ሀያ ይዘዋትና ያኒ መሆን የለበትም ብላ ነው ወይስ ህጉ ስላላወቀች ነው እንግዲህ ህጉም አታውቀው ህጉም አታውቀው ላኪን መፍቷ ነው ከስድስት ወር በኋላ አለምንም ምክንያት እሷ ሳትፈቅድ ከስድስት ወር በኋላ በሰፈር ላይ ከቆየ የሷ መፍት ነው ኒካሁን ለማውረድ طيب اذا እዚህ ላይ ምን እንላለን تطيعه تكرما تطيعه تكرما يعني السوا يسوا بغو فقاد هونو قال هونو بستقر امبي لمالت معصيه አይደለም እንዲያው امبي بمالت حقو على موسات ይችላልች طيب لمثاله ليلى مثاله لستاچو اذا امرها ان تعيش معه وبه عيب كبير يكون من اسباب فسخ العقد ካገባችሁ በኋላ በይፋ የወጣና የተገለጸላት አንድ ትልቅ ጉድለት አለበት እሱ ትልቅ ፍቺ በሱ ምክንያት ፍቺ ለመጠየቅ የምትችልበት ነገር ኤብ አገኘችለት ጉድለት ይሄን አንልም ላኪን አንድ ትልቅ ነገር አገኘችለች ለምሳሌ በሽታም ነው ሴት ለመቅረብ አይችልም ወይም አንድ ነገር ጉድለት አለበት ወይም ደግሞ እኔ የዲን ተከታይ ነው ተብሎ ሰላት ብቻ ነው የሚሰግዱ እንጂ ዱርየ ነው አልሙሂም አንድ ትዳር የፍቺም ተጠይቅበት ምክንያት ትልቅ ምክንያት አግኝታ እዚህ ላይ ከባሌ ይሻለኛል ብላ ዝም ካለች የሷ መብት ነው ጣላ ከጠለበች ደግሞ የሷ መብት ነው وفي هذا الشيء الذي من حقها ان تطيعه او ترفضه ستؤجر انجدي اهون مثاليوچ يسطحواچ وندموچ نهتوچ يعني لني يكفاني لسو يطام يطامو سو بلا صبر ارغازم كالچ الله يطفالاتم اجري سطاتال يعني سبحان الله الله سبحانه وتعالى يكافئها ان شاء الله تمام طيب ولكن ولكن ولكن كما طا انجدي ولكن قالوا افراش نوالو ወይም አፍራሽ ነው ወይም ጭማሪ ነው ወላኪን ባት ይላሉ አይደለም ወላኪን هنا اشياء طاعته حرام አንዳንድ ነገር አለው ግን ባልን መታዘዝ ትልቅ حرام የሆነ የሚሆንበት ጊዜ አለ مثال ذلك هي جاهله የሷ መፍት ነው ይሄ ነገር جاهላ ነች ምንም አታቀም ውዱ እንዴት እንደሚደረግ ሰላት እንደሚሰገድ አታቀም تريد ان تتعلم علم لموسى تفلقالش انبي عليه علم منامن يلم زين بلاش بيتش عرفش كوج بيالات لا يعلمها الصم استمراتم ولا ياتي بمعلمه ويم استماري امتتو استمراتم ولا ياذن لها ان تخرج ويم علم لموسى بلا كبيت اندتوطا انبي عليه هنا لا تطيعه ابدا السن متتازز يلباتم مكنياتهم علمي فرض نو على علم بمندنو الله ني متتغزا بشركنا بكفرنا ببدعه سلهونه امبي كاله على السو فقط توطالچ معصيه ادلم ان لا تطيعه لانه يحرم عليها ان تعبد الله على جهل الله ان متتغزات بجهل يما يفكر سلهونه هو مالت كبد ونجل مثال اخر ليلى مثال لستاچو مرضت تمالچ لجتوا فامرها ان تصبر ولا تذهب الى الطبيب بقى جنزب يلني ويم دمو زنبلش بتام سستام سلهونه اباكش صبر ارغ زنبلش صبر طرو نو ياله هوسبيتال ما يوسداتم دكتور ما يمطالاتم مدانيتا يمطالاتم እሺ ባሌ እኮ ነው በቃ አልቻልም ምናምን እንደዚህ እንብያለኝ ብላ ዝም አለች እሺ ሰብር ጥሩ ነው ወላኪን قال العلماء إذا صبرت وهي تعلم أن مرضها هذا يقتلها فهو حرام أن تطيعه بل تطالبه. يهن بشتاء اللبات اندمي قدلات يمتاك كهوني ريسون تئزازنا وبلا قوش بلا ودى دكتور ألمي هدوات تلك وانجلو انديهم كموتج للا ملافك كفتال للا قدل كفتال ماتنو سلزي يالات بشتاء سكمود درس يمياس اقات نقر كهوني يبالي تئزازنا وبلا قوش مالاتو ايبك ام حرامنو السوم كبارو الجل يدرقو السوام رمو السوم التازز ايبك ام خلاص أهون اسكهون درس يالكو تنقر تنش كومنت فلقال له أمس دقيقة يو يجمر نو سلت انقريا يما مار سلت اندزيه نو زنبيك قتلكو انداي كماتشن نا زركركرك انداي قبابت اسكهون درس يالكو من جماري من استيايت اللاتشو يهولو أهون يالكو بمولو سيتو شاكو تال آكو تم أكامي نو غوجي نو يهنا غرستي مسالة يسطة أجو لا مسلكي كا كومنت ستوني إلا الله أوكي مايك فري يتايو نيال أمت الله اللي جأخي في الله اللي أبوالو ألا تدخل في بيته من يكره السو يميت ألاو سو يفلقون سو بيهون ودى بيتو لما قبات يما يفلقات شو سوچ السوا مفقد يلباتهم ولو والديها اباتهم اناتهم بيهونوا زي لا تتنككوا ستوج اباتهم اناتهم انغري قرچاچو كنسو غا تهد سايهون بيته متتو ليغبو الفلغم يح متتزز اللبات جن وده بيتاچو هيدا كساچو غا مادر موال فتنيا مفتي ያላچو اباتنا ناتناچو انسو بيهونم بلو كاززه لتاغبا لتاسغباچو ايفقدم وعليه الا يفعل ذلك لكن اسو ين مارث يلبتم يي اباتش ناتش زي مايت يلبنيم بلو يي بتام تلك يقفال نغرو ولكن شوفوا لكن علماء منالو الى عند النجر اي توال اي متو يشلال بلو مطفو نجر كايه كل يشلال مثال كل نجر وندموش اني مثال ودالهو اباتكو ادلم طروكو ادلم هول ابات طرو نو ندي وندوش سنت انقراري ثالث سنت أباتنا هنو ألو أن مثلا إذا كانوا مثلا إذا كان الأب والأم أصحاب الفتنة يفتنا سواش كونوا باتنا النات إذا سيمتوا بتكتكتك قارقوا فتنا ميسقبوا كونوا إذا ببعلنا ميست يا كستوا لجنة بلو يا قوتوا لجنة بلو كان نسو تقع بلو يقابلنا الزابت الزامت فومت فوصل عمي سراك هوني عباتوام الناتوام يهلي جب ሁሉ ሊከላቸው ይችላል ብዙ ጊዜ ይከሰታል ወንድሞች አባት የወንድሙ ልጅ ቱ ቡና ሲጠጡ ሻይ ሲጠጡ ምናምን ምናምን ብዙ ነገር ይፈጠራል ተኸሩ ኩለማ جاء ناتوا ستمتا ودزا ودزا ليج يعني رك رك رك رك تلالج من نكاش منم اتان نقرين كانت من نقر دسا يلين من نكاش انشاء ناتش متا من هالجش من دنو ناتي تاكات هالهندي እንዴ እናቴ ፈታነሽ እንዴ እናቴ ምንድነሽ እንዴ ተሳደባለች። ጥሩ እኮ ነበረች እናንተና ከእናንተና በፊት በጣም መልካም ነበሩ። እናቷ መጣችና ከዛ ከአስር በኋላ ሄደች። ከመቅሪ በኋላ ልጅ ሲመጣ በቃ 60 መስማር አስቆየችና እዚ ቁጭ ወላለች። ምን ነካሽ? والله ምን አገባህንት? ይህ ነገር ካለ እናቷን መከልከል አለበት ይችላል መብቱ ነው። طيب مثلا የጣሊያን ህዝብ አሉ። ጣሊያን እንግዲህ ሁሉ ሰው የራሱ ባህል የራሱ ምሳሌ አለ አይደለም? ጣሊያን አንድ ምሳሌ አላቸው። ምክንያቱም ቦርኮ ሲሉ በነሱ ቦርኮ ምናምን ምናምን ስድባቸው አይቻልም። በጣም አማችን ይጣላሉ ጣሊያኖች። አማች ማለት የባልየው እናት ወይም የናቱ የሚስቱ እናት ማለት ነው። በጣም ይጣላሉ። አማች የምትባለው ነገር ጣላት መሆኗን ያቃሉ እነሱ። እሺ አንድ ምሳሌ አላቸው። ምሳሌው ምን ይላል? አንድ ባንድ መንደር ነው። በጣም ከባድና መርዛም የሆነ እባብ ነበር። ይህ እባብ ስንት ሰው ነው የፈጀው? አንድ ጊዜ ከነደፈህ ሞሞትህ ነው፣ ሌላ የለም። በጣም ትልቅ መርዝ የተሸከመ እባብ ነው። ሊገድሉት ብሎ ስንት ወጣቶች ምናምን አልቻሉም፣ ብዙ ሰው ገደለ። አሁን በቃ ሁሉ ሰው እንቅልፍ አጣና አንድ ቀን አማች يعني ዝም ብላ እንትን ምግብ እየሰራች እንደዚህ በታች መጣና ቁጭ ብላ ያለች እባቡ መጣና ነደፋት። ሲነድፋት ያ የተገኘው ነገር የሚያስቅ ነው። እሱ ሞተ ያሉ እባቡ ሞተ። ለምን ሞተ? የሷ መርዝ የጋለና የበረታ አማች እኮ እንደዚህ ነች ለማለት ይፈልጋል። እኔ ግን ጠይቃለሁ ጥያቄ፣ አማቿ የባልየው እናት ነች ወይስ የሚስቱ እናት ነች? ይህ ትልቅ ኮሽን ማርክ ያስፈልገዋል። ምክንያቱም አማች ነው የተባለው እንጂ የሷ እናት አልተባለም፣ የሱ እናት አልተባለም። ግን እናንተ በምታዩት እኔ ራሴ አስተያየን አለኝ ሁሉ አማች አዛለችም መጥፎ ብዙ አማች አሉ። ወላሂ ማር ወለላ ሆኑ አማች አሉ። እኔ አንድ ቀን ነግራችሁ ነበር። እህቴ እኔ ታላቅ እህቴ አገባችና በዛ በእንትኑ ነው። በነገራችን ትናንትና ወንድሜ አዝሚን መንደፈራ ተናገሪ ይላት ነበር አንዲት ልጅ። ያቺ ክርስቲያን ነበርኩ ከጨለማ ወጥቼ ወደ ብርሃን ገባሁ፣ ከሽርክ ወጥቼ ወደ ብርሃን ገባሁ ባንተ ካሴት ምናምን ያለችው መንደፈራ የምትባለው እና ቃሉ ራሱ መነበብ አቃችሁ። መንደፈራ ምናምን አላችሁ አይደለም? አኺ ፊላህ ግን መንደፈራ አንዲት የኤርትራ ከተማ ነች አለኝ። ታስታውሳላችሁ? ያቺ መንደፈራ እኔ የተወለድኩባት ከተማ ነች። እዛ ያኒ ለአመት ለ15 አመት የተቀመጡ ያኒ እኔ የተወለድኩባት የእናቴ አባቴ እንትን አገር ነች፣ ከተማ ነች መንደፈራ። አባቶቻችን ሲነግሩን ምን ይላሉ? መንደፈራ የተባለችው ምክንያት አሉ። ሹፍ ተመልከቱ እንግዲህ والله ዓለም እንዴት እንደምትቀየር ታውቃላችሁ። ይህች ከተማ እልም ያለች ጫካ ላይ ነበረችው አሉ። ብዙ አውሬ ነበሩ፣ አንበሳ ምናምን፣ ነብር፣ አውሬዎች፣ ዝሆን፣ ብዙ እንስሳዎችና እባቦች ምናምን። የማትደፈር ከተማ ነበረች። አሁን እነዛ ከአገር ወደ አገር የሚሳፈሩ ዘላኖች ከብሎ ሲመጡ ይህ ጫካ ወደ ከተማ ተቀይሮ አገኙት። ከዛ ምን አሉ? ይህች ማን ደፈራት አሉ። መን ደፈራ يعني ማን ደፈራት፣ በዛ ስም ተሰጣት ማለት ነው እንጂ እልም ያለች ጫካ ላይ ነበረች አሉ። ይሄ እንግዲህ ወደን ብራኬት ዝም ብለን እንትን ነው። እሺ አሁን من حقه الا تدخل في بيته من يكره، እሱ የሚጠላው በቤቱ መግባት የተከለከለ ነው። እንደ አባት እንደ እናት እንደ አማች ማለት ነው። ጣሊያኖች ያሉሽ እንግዲህ ስህተት ሊሆን ይችላል ብቻ ሳይሆን እንግዲህ እባብ ሰውን ነድፎ እባቡ የሚመተው ሰምተን አናውቅም፣ ግን ምሳሌ ነው። ኦኬ من حقه يسكس مبتوش عنده التزين له يعني تبجاجتا ودسو مقرب يسو مبتنو يسو واجبنو ينو وقت سيتوش تبجاجتا يعني يمطبخنا يمادبيت شنكورتنا ليت منامن اي شنكورت نت شنكورت يتنانتنا يهدر ماكرونا بلتا ترسوان ساتفك يعني يسوستقن زغن يعني قيوط نبر اسوم لاس لاس لاس ارغا ترسوان ساتفك يلبسهچو لبس دومو ما شاء الله ما شاء الله من اينت نو يهن ارغا وندمي عبدو متحنده ايش انغدي مسال اقربله تلالچ يعني اجواي قرفده نو غنا بما انترو بكريم ارغا انتنادر ادرغچم شتو التقباچم طرو لبس لسو بلا انتنالالچم يعني سبحان الله العظيم ببتوا اندزي لاب بتشانو يالو يهلو نجر شلا مارتو يسو مبتنو حقيقة بمتاتم يسو مبتنو دمو اونتينو السواء متمزنو من اين السيت مهونو اني متمزنو عندو بزهنو يا اخي فلقو نجر تارق بالواسي متاقد هلو ارقف فارقا طورو لبسا لبسا ترسوان فكا تمام ሸቶ አርጋ ምናምን ትቀርባለች ኢባዳ ነው ደሞ ሴቶቹ የማያቆት ነገር እኮ ምሽክላው የኢባዳ መሆኑን አያቁም ልክ እንደ ሰላት እንደ ዘካት እንደ ሲያም እንደ ተስቢህ እንደ ተህሊል ኢባዳ ነው ይሄ اذا التزين له من حقه لكن علماء منالو بما لا يشبه زينة الرجال او يشبه زينة الكفار يمتبجاجو እንደዚህ የምትለብሰው የካፊሮች ልብስ መምሰል የለበትም ወይም ሴት ሆና የወንዶች ልብስ መምሰል የለበትም ሱሪና ሸሚዝ አፍሮ ምናምን አርጋ መጣ ከራባታ አርጋ ልክ ወንድት መስላለች ላይፈቀድም ይሄ ነገር ወይም የካፊሮች ልብስ ደሞ ካፊሮች ብቻ የሚለብሱት ልብስ ደሞ አርጋ መቅረብ የለባትም አሉ። طيب او يغير ملامح وجهها ወይም ደሞ የፊትዋን እንትን የሚቀይር ማርያም የምትመስለው የነበረችው ዘንጅሮ መሰለች መልክ ላመጣብላ ክሬም ፑድራ ምናምን ምናምን ምናምን ዝም ብላ በቃ በፊልምና በሲኒማ አይቻለሁ ብል والله አንዳንድ ሴቶች እኮ سبحان الله العظيم ይገርማልኩ والله ሽታቸውና ጥሩ ልብሳቸው ጥሩ የሚበጃጁት ነገር ጣሃራ ብቻ ነው ትላለ እንደዚህ ኖርማል ስትሆን ሴቲዋ ታስጓጓለች يعني هيدا بقى بكريم ببودرة بليت بمن بمن بكل منامن في توان سنت تارق لك زي وده زنجرونهم تكيرو قنا ياكم سيتوشو مشكلة كو ياكم مكناتهم ملكات شو بنسو عين يايونو بنسو عينو عي تايم واندموش ملكات شو بواند عين متايت اللبت والله عندان ني زمدوش عالو قربيتو تشاشن عالو من عالو اندزي نورمال ستاياتو كو ورسيت نتش ما شاء الله منا من ستلت قوينا يعني من ودا سرق ستهد يمتارقو لك دمت مسلالش والله سلزي منالو من دنو يالوت يالي عند تقرنيا مساني عالي قن بقزو تقرنيا سلام ما يقباتشو لا تقرنيا تانا قاريش بيتشي قزي لما تفات سلام على الفلقنو على كل حال يعني يفيتوان وبت مكأير إلى اللبت مهونا اللبت او يمس صحتها يا علماء يا روت انت نجر التوم علماء وين بتيناوا يا متشاوت نجر ارغا يعني مبجاجت يلباتم يلباتم تيناوا منكات يلباتم يملكوا منكات يلباتم كفار ممسل يلباتم وند ممسل يلباتم كزي كوطا طرو لبسنا طرو شتنا طرو كريم طرو بودرا منامرج يتشالال እንዲያውም የሱ መብት ነው እንደዚህ አርግ ብሎ ቢያዛት ይችላል ይሄን ልብስ ልበሺ እኔ ይሄን ልብስ ደስ አይለኝም ብሎ ያኒ እንትን ካለ والله እኔ ንገራችሁ حقيقةን የማል ወደው ልብስ ለብሳ ካየች ካየሁት ምስቴ አንድ ቀን ነግራታለሁ ይሄን ልብስ ጥሩ አይደለም ላታለሁ እሺ በቃ ወይም ረስታ ወይም ደሞ ምን አለበት እኔ ወዳለሁ ብላ ተለብሳለች ረባክሽ እኔ እህት ይሄን ልብስ እኮ እኔ ደስ አይለኝም አይደለም እሺ ሶስተኛ ከለበሰችው መቀስ ነው ማመጣው ያያየች የሰማች በመቀስ ትክ ትክ ትክ ትክ ትክ ቁርጥርጥር አርገ يلا نهيد نسوق إلى ثالله ورسوق هيدن يبلت ألبس يسات أثالله خلاص إرافي على مكرياتهم أنان تسيتوش بعينات شوات تيوت يمت بجاج ومت ملك يمت رقوي لبالش على لمن دي كبالش للا كوري لا يفكر للشم سلازي بالش أينو مودك أم هنا اللبت أنشيم تلبشو لكنو إس أنشيم تفلقهم ملبسي تشانال لكن بالش يميت ألاو نقر يميك أثو نقر قنت رواد اللمح نقر طيب كذبها لا ولا تطعه أن تتزين وتتعطر وهي خارجة معه للمناسبات لمثال سرقة اللي عند بجاء اللي إن يهن لبشي أجر شتوارقي منامن أرقي منامن مالتم الزهلاي حقونو بكلكلات كنا قال لاتشو ودا سرقة ستهد السوافر لقتشو أجر لملبس تفلق لك شتو بزو شتو أترقم كبيت ستو أتأس ست شتو حرام نول السوا أجر لبس حرام نول السوا إن شاء الله ستو تشوست بتهونم أنا أنا اللي ميكفى نجر نابت أم عوران عوران مي قال نجر أترقي كلات الشي بلا متزز اللبان ستو أكبيت طيب ولو أمرها بنزع الحجاب لا تطيعه لمثال حجابشن الفلقم يحجاب الككيو بلات انبيت الوالج مكنياتهم حجاب فرضنو لسيت وبتوانو واجبنو حجاب كلا درقج الله يكوطال سلزي لا طاعة المخلوق في معصية الخالق سلتبالنو نا حجابش اوردش بكات هلتاتش انتقلتن اتكاقفن ودى شارع انهيل ودى قدران انهيل لا تنوالج ولا تطعه أن تذهب معه إلى حفلات فيها منكر من اختلاط وغناء وقلة الأدب نا يا قوتي السرقة لنا النهيد إشي من اللبة الزفن اللي دبلك اللي سيتنا وند منكرات اللي أدب بيسي هنا نقر اللي الهيدم مالت اللبات نجي يا باليت عانا وبلا كسوا كسوا قام هيد اللباتم زأ مشاكل كان له ويمدمو معصية كان لزا طيب حصل في الرياضي أخوة إني أن نقر لنقراتش برياضي تقنيو بتام مسقرم نقرنو عندو بأمريكان إمباسينو ميساراو إزي أم الحمام يالله هبت بوتانو أمريكان إمباسينو ميساراو بالت دارنو أهون أمريكان إمباسي بي أماتو يا ناشنال دي من أمن بلو انتنا لاچو بزها بقبياچو بزها س امباسي قبي تلك بقال يادرقالو امت امت متطنو ببرميل نو ميمطاو بيرا نو ويسك نو مندنو كله نو ميمطاو دانس نو اختلاط نو كله فساد زاله مغناتهم امريكا قبي سبال ويم مانينياوم امباسي اگرن سلميوكل يعني اذا جبته مبطبط ايتشال ولا بوليس متو ازا ايتشلو اهون يسويو بارثار مهونن سلاوقو يا امباسي كارت ستوت هي دعوة كارت يعني قبل جانتن لسنا لميسو ستوتنا يزو متعنا الشنقليه نجي تقابزنا الامريكان امباسي الزا قبل قبل جاسلالن هيدا لنا لاتنا تينا ما يمسلاتا لسوا الشي بلا حجابا ارقا منامن دزيه ولا هيدا لج حجاب شنا الاوليك ايه علات بمنقد انبيا لج لا حجاب شنا اوليك ايه امريكانو شنا شون نزي التسد بينو رما انديت نو كسيتوچو አይደለም የሚሆነው አጣቀ ምስኪን እሷ ምንም አጣቀም شوفوا يا اخواننا እንዴት ሰውየው እንደሚያበላሽ እና ሴቶቹ ለብቻቸው ወንዶቹ ለብቻቸው መስራትና እሺ ብላ ሄዳ ከዛ እዛ ደጃፍ ሲደርስ ሒጃብሽን አውልቂ አላት አላውልቅ ማለትቹ ራውልቂ አታሳፍረኝ ኤምባሲ አለ አምባሳደር አለ ብዙ ምሁራት አሉ ሴቶቹ ምናምን ስላሉ ቀስ ብለሽ በቃ የፊትሽንና የራስሽን ሒጃብ ብቻ አውልቂ አላት እንቢ እዛ ሴት ነታረኩስ ነታረኩ እንደዚህ በኃይል አስገባት ማለት ነው ገባች ራት ተበላ ዳንስ ጀመረ ሰው ያው ከሚስቱ ጋር ቁጭ ብሎ ያለ ምን አደረገ አንድ ኔግሮ አሜሪካን ነው በጣም ረጂም ነው ማሻአላህ ቅርጽ ሰውነቱ ሌላ ነገር ነው አሉ መጣና ሃሎ ብሎ ተተዋወቀው ከሚስቱ ጋርም ተዋወቀ ቁጭ ብሎ አብረው እየተጫወቱ ይጣጣሉ من هذا الرجل سوي لجو مستوبة أو كونجونج يتشلي يهلج. أون أمريكا ومن هذا الرجل ቢራእዬ እንትን ዊስክና ቢራእዬ የቀዳ ለሱ ብዙ እንደሚጠጣ አደረገው ለሱ ብዙ እንደሚጠጣ አደረገውና እሱ ብዙ አይጠጣም አሜሪካዊው ለሚስቱ ደግሞ ሚስቱ ራስዋ ተጠጣም ስለዚህ ለባልየዋ ብዙ እንደሚጠጣ አደረገውና ባልየው ሰከረ እልም ያለ በስካር ውስጥ ገብቶ እዛ ሳሎን ላይ ሲንከራተት ልጅቷን ይዞ ሄደ ማለት ነው ተስማሙ ሁለቱ ምክንያቱም ያኺ ወል አዚም ረሱላችን ሐቢባችን ቁድወታችን በጣም ልባችን አይነ ቢለናችን እኮ አስተንቅቆ you have mail يعني ما خلا رجل بامراء الا ثالثهما الشيطان حجاب ارغو ሴቶቹ ሰው እንዳይለክፋቹ ተብለዋል እኮ ይነገር እንብ ያሉ ሂጃዋን እንትን ከሸፈች አሜሪካው መጥ ቆጫለ ዳንሱ በጣም ሞቅሞቃለ ከዛ አሜሪካው ይዟት ይሄዳል ዳንስ ያደርጋሉ ይመለሳል እሱ ደሞ ሌላ ሴት ይወስታል ዳንስ ያደርጋሉ ይመለሳሉ በመጨረሻ አስክሮ ልጅቷን ይዞ ሄደና ማሻአላ ቁመቱን ትኑን ጉብዝናውን ሌላ ነገር ነው እንደዚህ አይታታቅም እንግዲህ ልጅቷ ከሷ ጋር ያለው ባል አጭር ነው ምናምን ነው እንደዚህ ነው ዝም ብሎ የማይረባ ነገር ነው ሄደና ማሻአላ ምን ልበላችሁ ለመግለጽ ማይቻልም ያኒ ከሷ ጋር አደረች ሰውየው በጣም ሰከረና ተሸክመው በመኪና አድርገው ቤቱ አደረሱት ነገ ነቃሲል ጥዋት ልጅ የለችም ቢፈልግ እዛ አድራ ምናምን አድርጋ ሁሉ ነገር አድርጋ በቀን አመጣትና እዛ ደጃፍ ላይ አስቀመጣት አሜሪካዊው ገባች የት ነበርሽ እንደዚህ አንተ ሰክረሃል ከዛ በኋላ ሴቶቹ ይዘውኝ ሄደው እንደዚህ አደረጉ ምናምን አልሞህም የሴት ምክንያት ነው እንደዚህ ተባባሉ ማለት ነው አሁን በዚህ አይነት እሱ ሲበሳጭ አመት አለፈና ከአመት በኋላ ቀኑን ታቃለች ልጅቷ የበአሉ ቀን ታቃለች እየቆጠረች ነበር የምትሄደው ነገ ነው ሲባል ነገ ነው የአሜሪካን ኤምባሲ እንትኑ ሲባል እሱ ዝም ማለ ካርቱን ይዞ ዝም ማለ ሊወስዳት አይፈልግም ምክንያቱም አምና በጣም መጥፎ ስለተገኘ እሷ ግን ቀጥሯ በቃ እንደዚህ አርጋ ያቺ ቀን ስትደርስ ቤት ውስጥ ገብታ በትራሱ ነው በእንትኑ ነው በሳጥሩ ነው በዶላብ ነው ምናምን ስትፈልግ ካርቱ አጣችው እና ሁለት ቀን ሲቀረው በመኪና አርገው እየሄዱ ያ እንትኑ አለ አይደለም ድሩጅ ሳጥን አለ አይደለም የመኪናው የፊቱ ከፈት ስታረገው ሁለት ካርት ዛገኘችው የማን ነው ይሄ እኔ አይደለም አው እሄዳለሁ ካንተ አትሄጂም እዚህ ላይ ምክንያቱም አየች እዛ አይች ያላየችው እዚህ አይችና በጣም ፍትና ገባ ሽማግሌዎች ገቡ በመጨረሻ ወደ ፍች ደረሱ ሁለቱ ይገባቸው አለባባሌ ስለዚህ ራሱ ባልየው የከፈተው ችግር ነው ስለዚህ መፍቱ ነው እሱ يعني اختلاط ያለው አደብ የሌለው ሰርግ ሲሆን አትሄጂም ቢላት ወይም እንሄዳለን ቢላት ደሞ እንቢ ማለትዋ እሷ ሁለቱም ይህን واجب አለባቸው እንላለን طيب ከዛ ቀጥሎ ولا تأبى إذا طلبها للفراش إلا عن مرض እንዳልኳችሁ ካልታመመች በስተቀር እፈልግሻለሁ በአልጋ ካላት እሺ ማለት አለባት ወይም ሌላ የሚከለክል ነገር ከሌላት ለምሳሌ ፔሬድ አላት ታማለች ያረሰች የወለደች ነች ገና እንትኗ طهارة እንትና ላደረገችም እንጂ ይህን ነገር ከሌላለው ولو على التنور قالوا النبي صلى الله عليه وسلم انجرا يا غاغرج وط يسراج بماد بيت بتام مشغول يالچ بتام بيزي يالچ فلقش الله وكالات كله ارغف ارغا ود القا ممرات نو يالبات اوكي اش ليلى تربيه اطفاله اذا لم يطلقها قال تطلقت لجوچون بدم بارغا انكباكبا ما صدقوا يسو مبتلو انغدي هولتوم لجوچ ناتشو የሌላ ልጆች ማለት አይደለም ልጆቻቸው እሷ ካልተጠለቀች ካልተፈታች ማለት ነው ከተፈታች ግን ተከፍላ ነው የምታሰድጋቸው ነፈቃ ወይም ኡጅራ ይሉታል ተከፍላ ለሷም ትከፈላለች ለልጆቿም ይከፈላልና ታሳድጋቸዋል እንቢ ካለች ደግሞ እሷ መብት ነው خلاص አልፈልግም ጠለከኝ አይደለም ልጆችን ካ ተረከበኝ በቃ ትሄዳለች طيب ሌላ ان يوافيها بصداقها يدمو صدا انتو مهروا اندي ستات ملو بمسطت علبت ملو مهر طيب ألا يقرب على مالها الخاص يسوى جنزب يقل جنزب قال لي من كات يلبت مسو أتن أين كاو مليون دولار ببنك كالات بيتو دابون كوان يمي بلا كاليلي يسوى مبتنو هيدنا دابو عمتا كرابت كفل رباكش يلن يميني سراوت اتشالو دموز يلن يمي والله يانتا تشقرن ما لا تتشلالج مكناتهم يسوى يقل لغنزب السو من كات يلبتهم إلا بإذنها كفك أدج كالهون بستكر. طيب من حقها يسوى حق أنه دمو أن يسكنها وحدها إلا إذا رضيت مع والديه أنه ندزي ندزي يمسلالو يسوى مبتنا يسوى مبت يهنهن يمسلالو مالتنم أهم ودليل على سكباتشو مهر يمكفلو مهر የሚከፈለው ማህር ምንድነው እሱ ገንዘብ ነው በሬ ነው ወይስ ወርቅ ነው المهم ማህር ይባላል ويقول بحرف الواحد بعند قال علماءه بمولو من يلالو كنبياتش صلى الله عليه وسلم يمطح حق ነው المهر مقابل الفرج المهر مقابل الفرج يسوان كبر يسوان بلت معنات ነው يسوان مغنانيت ገንዘቡ የሚከፈለው የሷን ክብር ለመጠበቅና ለጅማዑ ተብሎ ነው የሚከፈለው ገንዘቡ اذا يجب المهر المسمى كله في احدى الحالات الاتيه هنا يمتقسو نجر بمتقسو نجرش كله مهروا بدنب بهلو باجوا مغبات አለበት ለምሳሌ اذا حصل الدخول الحقيقي اجبات نكحوا تسره بسغاغنيت ادرغو አሁን ሚሊዮን ቢሆን ማህሯ ቢፈታትም መስጠት አለበት ማለት ነው አግብቶ ከተገናኙ አንድ ጊዜም ቢሆን ከተገናኙ وقال بعض العلماء اذا خلا بها سبحان الله عندنا العلماء ደሞ የስጋግነት ባያደርጉም ቤት ዘግተው ለብቻቸው يعني جماع ለማድረግ የሚችሉበት ሁኔታ ቤት ዘግተው ካደሩ ከዋሉ ባይቀርባትም ማህሯ በሙሉ የሷ ሐቅ ነው አሉ። ምክንያቱም ቤት ተዘግቶ ሁለቱም ጅማዕ ቢያደርጉ የሚያያቸው ሰው የለም። እኛ ምን እናቃለን ጅማዕ አድርጎ አላደረኩም ካለ ወይም አላደረገኝም ካለች እዚህ ላይ አንገባም። ስለዚህ አንዳንድ ዑለማዎች ምን አሉ? ለብቻቸው ቤት ዘግተው ከቆዩ ማህሯ በሙሉ ይሰጣታል አለ። وخالف في ذلك الشافعية وغير من العلماء غيره من العلماء شافعنا للوش علماء منالو ومالك سيدنا مالك وداود والشافعي وللوش علماء شو لا يستقر المهر كله إلا بالوطء كل مهروة أي قبثم كالتقنانيات قنينيات كالتدرقه بهولتهم بمولو مهروة يعني قنينيات سادرقو كتألقات مالتنو ወይም ግንኙነት ሳያደርጉ ማህሩ ስጠኝ ካለች ላ ግንኙነት ከተደረገ በኋላ ነው ይሄን ሐቅ የምትወስደው ወላ ይጅቡ ቢልኸልዋ አንደን ዑለማዎቹ ያኒ ቤት ዘግተው ቆይቷል ቢባልም እኛ خلاف እናደርጋለን አሉ። طيب طيب ምንድነው ቢልኸልዋ الصحيحه طيب ምንድነው የሚገባት ንካሁ ከተሰረ ግማሽ ማህር ብቻ ነው የሷ ሐቅ ለምሳሌ 5000 ነው ማህሯ ከተባለ ግንኙነት ካላደረጉ 2500 የሷ ሐቅ ነው 2500 ግን አይሰጣትም ليش ለምን እንደዚህ አሉ الشافعي ان مالك ان داود قال لقول الله تعالى وان طلقتموهن من قبل ان تمسوهن عند ستاغبته جنا كمغنانيته بفيت كتلكات وقد فرضتم لهن فريضه يعني بنكحو عقد يتصافو لمثالي 1000 بر كاله جن አልተገናኛቸው فنصف ما فرضتم يا يتبالو مهر جنيت ስላልተገኘ ግማሽ مهر ብቻ ነው የሚገባት ይላል الله سبحانه وتعالى طيب كذا بهلا وجوب المهر المسمى بالدخول في الزواج الفاسد الله اكبر يعني نكحت السري بل نمست هونو لكن كتكيت كان بوهالا نكاحو فاسد مهونون تقلتسي نكاحو فرس مهونون بيفا تقلتسي مثلا إذا عقد الرجل على المرأة ودخل بها ثم تبين فساد الزواج لسبب من الأسباب يعني لمسالة على ولي أمرنا قبات ومن للا نكاحون يميها فرس نقر كتغني إن نكاحو جنال تسرم كتبالي وجب المهر المسمى كله مهرو بمولو لسوانا ميقبا. ليش؟ لأن النبي صلى الله عليه وسلم يقول في أحاديث كثيرة منها ما رواه أبو داود في حديث صحيح أن بصرة ابن أكثم يميبالو عن الصحابي تزوج امرأة بكرا عندث دنقل لجاقرد نتش بلو أقبت بالنبيات شنقزينو فدخل عليها فإذا هي حبلة لجاقرد بلو أقبت لكا أرقزا أقنيت يا رقزة من دنو زنا درقا أرقزا أقنيت. فذكر ذلك للنبي صلى الله عليه وسلم يا رسول الله نعم يجن سيتكو بكرابية أقبه واثنا أرقزا أقنيه واثالي يا مصيبة. فقال النبي صلى الله عليه وسلم بما استحللت من فرجها تملكتها شوهن قنزبوا لبلتوانو بلتوان أمو سلنكهو لبلتوان تبلو سلمستنتنو سلزي مهروا بمولو ستات تمام وفرق بينهما لكن نبياتشن ليواتشو مغنياتهم بزينا أرقزا يمتاشن عند نصوه سولتهم أبرو تدار لمارك الفك أدوم نبياتشن صلى الله عليه وسلم نا ليواتشو نا نكحونا فرسوت نبياتشن مهروقن ستاتالو. ففي هذا الحديث وجب المهر المسمى في النكاح الفاسد نكاحو فاسد بهونم مهرو يتكبرتشو ويم جنايا يتكبرتشو بالي يوم كفل اللبات كما أنه تضمن فساد النكاح وبطلانه إذا تزوجها فوجدها حبلة من الزنا. سلزي اندزي السوا هلا في النت السوا أنا متشكمو نكاحو انتليلال وانجلو السوا بمول السوا تشكمو علش يزنا لإيزات كرم علش مالتنو. يجب على الزوج نصف المهر إذا طلق زوجته قبل الدخول بها لكن عند ست أقبته عند سو عقدا درقوان لمسالة سو أمريكا لسو أدسابالج ويم سو أمريكا لسو أدسابالج نكاح تأسر ساي قنانيو نكاحو كتألقات قماش قماش مهر ستعتال نا قن الزهلاء مهرو يتاوك أكوانا معتنو كان يقال لاتشو نكاحو ستاسر منالو مهروا أسر شيبر نوالي أسر شيبر بزا بنكاحو عقد تتعافي ساي قنانيو كتألقات أمستشي قباتال إشي أمستشي قباتال أمستشي قناي قباتم أوكي. وكان قد فرض لها قدر الصداق يعني مهرو كتوسنا معرفنو. طيب لقوله سبحانه وتعالى وإن طلقتموهن من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم سلزي يتوسن مهر كالي قماش وسد قماش للسوا. لكن عندنا نقزي الله يمكرنا إلا أن يعفون يعفون من النزا يسيتوا بيتسب يسيتوا بيتسب عادل مهرو أنفلقم مكناثم لما أغنيت يمتتشلو نقر سونتوان نفسوان بجمع سلال تقنانياتشو زنبلن مهرو لما بلات أنفلقمنا عافو بلنا المهرو كالو يسوا بيتسب تقلال مهرو لسو يسكروال بالو يو أرلم أو يعفو الذي بيده عقدة النكاح يبا سورة البقرة تمرنوال ويمدمو بالي وراسو إني قماش بتشال ست آتم بان نقنانيم إهتيانة جنة بمولو مهرو توسد كالا دمو وأن تعفو أقرب للتقوى يولا تشو مكرن قد يتتلع اللفة مكرنو قن إن أنت يسيتوا بيتسب إن أنت باليو عفو عفو بالتبا بارونو الله يودو وأن تعفو إن أنت العالم يسيتوش بعد بيت العالم بيتسب العالم وإن أنت باليو العالم الله وأن تعفو أقرب للتقوى الله يودو أن داتشو عفو بلو ويم هلو مهر توسد ويم دمسو هلو مهر يوسد يتقرونو كالهنا قن قماش استاد على الله سبحانه وتعالى. طيب مهر الصغيرة تنش والج مهروا من يهون ياسرا سوستا عمت لج لمسالين من لاتشو أقب باشنا نكاحو تاسرا مهر تسدي مهروا لمانو ممكن يقبضه الولي بكر كونت هتسان كونت يسوى ولي أمر مهرو مكابل يتشلال يتشلال سوى كفكادش يتشلال نزي. أما مهر الثيب أقبتاي فتاش كونت أواكي سيثقن لا بد أن تقبضه هي مهرو بإجوام الركب على اللبات كذبها لا كفلقش لبات واسست للنات واتست لبال واتملسلت إيه رسوى قداني سلزي إيه مهرو قداي بكرنا أقبتاي فتاتشو إلي آيال. والأب إذا قبض المهر بحضرتها أبات السوى إيايج مهرو كتركبه زم كالشالي اعتبر ذلك إجازة منها بالقبض لسكوتها مهرو السرشنونا السوى بإجوا مكبل على اللبات هذا اللب أبات واسي كبلو زم بلا فقق بلا ولا من بلا زم كالج انقديه مهرو يتكبلو لسو عنك السو مكناتهم زم عليك تبرأ ذمة الزوج بالوا أي كسسم نجمتا إنكم مهرو على تقبلكم لباتش كوزت شو اللو أنت يايش يسمش لباتش سست أو زمالش إبن دجنا هو لثنيا الكفلني بلو السو يعني منم تشجر اللو ما بتي اللاتم ولثنيا جزي مهري مالت لدجمو هنا جر. والأب إذا قبض المهر بحضرتها سؤال لتشبوتا زمبلا كاييش السوا مهرو أباتواسي وسدو اعتبر ذلك إجازة منها بالقبض إذا سكتت ذن إذا سكتت تبرأ ذمة الزوج باليوا هلتن يا مهري التقبلكم بلا لما ناقر أتتشلم السوء نتس أوت أمالتنا تمام إيشي إزي لا ينقدي أهونم أمس دقيقة تنش ما يكون لتولات شنا قرقش استي يعني أهون محاضرة واتتقموت أهون يا الكوت نقر أتتقموت من دونهم تارقو نتب نتب يازونا تعليق أدرقو كومنت أدرقو بتقام تقولون ويهنا قر يهنا قرون كون باينور نزي هون نبر انقدي يه متفونا أتبلو يا الله حقنا ونا يه متفونا تايتشالم لكن يهنا قر كل سيتوا بتقام دنكناو يقول لباليو كبت عمي تكمل لاباتنا لناتي تكمل نا يهن يهن نقر دمو القبان يم يهنو تعليق يمي بارو كومنت الشي أمس ديكك مايك لنانتي السلام عليكم ورحمة الله وبركاته. يسمعك شيء بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. لما جمر جزاكم الله خير أستاذ أبو محمد عندهم ولاكم زي الله شو أستاذ وشنا ودموتي عندهم عندهم إنتوتي بتأم بزوت مرتنا وتمارنا جزاكم الله خير بتأم ترونتن تنال بتلي بتلي يسيتوتش حق نا ي بالوچ እንትን በደቃቅ ወይም ኢንዲቴይል ስለሚነግራን በጣም ብዙ እንትን ብለናል ግን በተለይ የቺ ሴቶች ባርቻቸውን ወደ ቤት ሲመጡ መቆነጃጀት እንዳለባቸው እና እንደዛ ማድረግ ደግሞ ባልየው ከመታዘዝ አልፎ እን ደ ኢባዳ መሆኑን እና በዛም ፍቅር እንደሚጨምር አይተናል ማለት ነው ግን ከወንዶች ደግሞ ከኛ ማለት ከባሎች ደግሞ የሚጠበቅ ምንድነው ፈጃ ወደ ቤት እንዳይመጡ ወይም አትሊስ ቤት ሲመጣ መደወል እንዳለበት መንገር እንዳለበት ወይም ሰዓቱ የታወቀ መሆን እንዳለበት በማይታወቅ ሰዓት የሚመጣ ከሆነ ግን ማሳወቅ እንዳለበት

እህቶቻችን እኛም ወንዶቹ ለእናንተ መበጃጀት እንዳለብን እናንተም እንማማር ትዳራችን እናስተም እንትናሳምር የነውም ብለው እና ሴቶች ወንዶች ላይፋችን ለማሳመር ከተፈለገ አሁን የተማርነው በተግባር ካረግነው በመካከለ ኢንሽቃቅ የሚባል ነገር ክራክስ አይፈጠርም ደስታ እንጂ ይሄ ባለመኖሩ ነው የመሐባንትን የሞተ ሄዶ ጭቅጭቅ ውስጥ የሚገባውና ትዳራችን ለማሳመር እንሞክር ነው ምለው والله عالم ማይክ ፍሪ السلام عليكم ورحمه الله وبركاته استاذ እኔ እንደ ጥያቄም ነው እና ነገሩ ይሄን ነገር የምጠይቀው በዚህ አጋጣሚ ስለዚህ ቀጥዓት الرحም የሚባለው አለምንም ምክንያት ወደ አባትሽ አትሄጂም እነሱም አይመጡም እዚህ ሰላም አትሪያቸው ዘመድ አዝማድ አልፈልግም ብሎ ቁርጥ ማረጉ ትልቅ ወንጀል ነው ቀጥዓት الرحም በጣም ትልቅ ወንጀል ነው ላኪን እናቷ ተመጣለች ፍትና አርጋ እሳት ለኩሳት ሄዳለች እሷ ደሞ ከሄደሽ ደሞ እዛ ደሞ የባሰ ደሞ ተሞልታ ተመጣለች ትዳሩ ብትንትን ታረጋለች እንደዚህ ከሆነ መታረም ያለበት እሱ አይደለም መታረም ያለበት እናቷና እሷ ነው ስለዚህ እዚህ ላይ ይታረሙ ብለን ነው ምንዘጋው እንጂ ከነ ለዘላለም እንደዚህ ማድረግ ይችላል አይችልም እዚህ ላይ አንመጣም ኢንሻአላህ ይተራረማሉ ነገሩ ይስተካከላል ነው ምለው ሁለተኛው ግን የተከስሽው አንዲት ሴት ከተጠለቀች ግዴታ አይደለም ልጆቹ እንድታሳድግለት ግዴታ አይደለም ያኒ ልጆቹን አንቺ ማሳደግ አለብሽ በትከራይልሻለሁ እነሱን ትንያለሽ በቃ ማግባትም የለባትም ማለት ነው በዚህ አይነት ልጆቹን የምታሳድግ ሆነ ይህ የሱ መብት አይደለም اسمعوا معي في سوره البقره الله سبحانه وتعالى تمرنا بترسالاتكم انجي من الى الله سبحانه وتعالى فان اراد في ص فان ارادا هلتم بالنا مست فان ارادا يعني لمليايت كوسنوا بالناميس عن تراض منهما خلاص ينيا مفتيه لهم مليايت اللبن بلو كتلقات وتشاور فلا عليهما يعني بزي عينت منمتن لهم اسوام طلاق تفلقالك اسوم طلاق يفلقال خلاص طلاق ودك تلايو يقول وإن أردتم أن تسترضعوا تسترضعوا من معناته تسترضعوا لجوتشهن يمتصدق له ليلا سيت ماغنيت من ما دلم امبيكالج سوا وين اردتم ان تسترضعوا اولادكم سوا يهن اناتاچو معناتنو ويم ليلا سيت يهن ان لجوتشن يمصدق له مفلق يتشلال وين اردتم ان تسترضعوا اولادكم فلا جناح عليكم اذا سلمتم ما اتيتم بالمعروف واتقوا الله واعلموا ان الله بما تعملون بصير عليه تمام سلازي عند سو اسوا اشي كالچ مجمريا لسوا يكفلاتال اهون يسوا نفقا ادلم ازي لاي ليتاچو ماوق يالباچو نغر عليه مستيه فتحوات ناس 3 لجوج عالو ሶስት ፔሪድ እስከሚመጣ ሶስት ፔሪድ እዳው እስከምትጨርስ ነፈቃ ይባላል ግዴታ በየወሩ ለሷና ለልጆቿ የሚያህል ነገር እንድከፍላት ይፈልጋል ምክንያቱም ነፈቃ ነው ይሄ ነገር ለምን ነፈቃ ተባለ ልጅቷ ከኔ ስር ነው ያለችው በኔ ስር ነው ያለችው እኮ በፈታትም እዳው ስላልወደቀ ከሞትኩት ወርሰኛለች ከሞተች ወርሳታለሁ እና ሚስቴ ነች ያለችው እዚህ ላይ ነፈቃ ይባላል ዒዳው ካለቀና ከነጨራሱ ከተለያየን ግን ኡጅራ ይባላል ምንድነው ኡጅራ ዶሞዝ እንዴት ማምን ማለት ነው በይህቴ ትናንትና ምስቴ ነበርሽ ተፋታን ዒዳሽ አለቀ አሁን አንቺ ለኔ አጅነቢ ነሽ ላዝሽም አልፈልግም አልችልም እንደዚህ አርግ ብልሽም ያኒ ትእዛዝ አይሆንም አሁን ለአላህ ብለሽ ተከሩ ማርገሽ ያንቺን ፍቃድ ሆኖ ልጆችን ብትተሳድግልኝ ደሞዝ እንስማማ ትላታለ እዚ ላይ እንስማማ ነው ድሮ እንስማማ አይደለም እሱ የምችለው ይጥላታልና ገንዘብ እሷና ልጆቿ ትኖራለች ነፈቃ ይባላል ነፈቃ ማለት ያኒ ቀለቧ እሱ ይከ አሁን ግን ላ አሁን እሷ ፍሪ ሆነች እሺ 2000 ካልከፈልከኝ ልጆችን አላሳድግም ካለች የሷ መብት ነው ምክንያቱም ኡጅራ ነው ይሄ ኡጅራ ማለት ነው ሰላሪ አሁን ሰላሪ ነው የሚከፍለው በፊት ግን ሰላሪ አይደለም እና 3 ልጆች ላሳድግልህ ትፈልጋለህ አው በየወሩ 2000 ትከፍለኛለህ እሺ ካለ 2000 ተከፍላ ታሳድጋለች እንቢ ካለች ሌላ አንተ ስትርዲዑ ሌላ ሰው አምጥቶ ገንዘብ ከፍሎ ሊያሳድጋቸው ይችላል የነው እንግዲህ በደንብ እንዲበራልሽ ከተፈለገ ማለት ነው እሺ ወንድማችን ዳሩ አልሁዳ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ሰማል ወንድሞቼ ወጨ طيب بارك الله فيكم بسم الله الرحمن الرحيم رب العالمين وصلى الله على نبينا محمد وعلى اله وصحبه وسلم تسليما كثيرا الى يوم الدين جزاك الله خير استاذ ابو محمد اندزهم ليروش استايت يسطاتشو وندموتشي ابو انس ني مسل بتام جنبنت تناغروانا اني انكم لسطو يفلكوت استايت ምናልባት በተለይ በእኛ ህብረተሰብ ዘንዳ ኢትዮጵያውያን ማለት ነው ይሄ ሰርግ ሲሆን ወይም ተአዛ ሲሆን ሚስቶቻችን ለብሰው መውጣትና እንደው ማንዳንድ ጊዜ አይተነው ማናቀው ልብስ ይለበሳል ሲወጣ የሚለው ነገር የሴቶቹ ብቻ ችግር አይመስለኝም ሰራሃን እንግዲህ ሙንሲፎች እንሆን በብዙ ሲታይ ያገራችን በህረሰባችንኛ ወንዱም የተባበረ ይመስላል ሀታ ልብስ እንኳን ሲገዛ ሰው ፊት የሚታይ ልብስ ብሎ ነው አሷ አንድ ነገር ተመጣ ይሄ እንደው ሰው ፊት እንደ ልብስ እስትቀርብ ያለሽ ወይም ይሄ እንደ ሰው ፊት እንደ ተቀርባለው ለሰው ፊት መቅረቢያ ሰው ጋር መገናኛ ተብሎ ልብስ ተመርጦላት ይገዛል ማለት ነው ፊነፍስ ልወቅት خطر ነው አደጋ ነው የዚህ አይነት አከሃድ ያው እኛ ትንስ መታደል ከመሆን አልፎ እንዳለመ ታደል ሆነ መሰል ሙስሊሞች ከሚባሉ ቤተሰቦች መወለዳችን ሃይማኖታችንን የባህል አስተኛልና ጠንቅቀን አላወቅነው በህጉ አላወቅነው ማለት ፈልጌ ነው እንጂ ከሙስሊም መወለድ በመሰረቱ ወድለኝነት እንጂ እንደማ አለመታደል አይደለም ግን እኛ አስተዳደጋችንን ስናየው ብዙውን በህብረተሰባችን ስናየው እንዳለመታደል ከሙስሊም መወለድ እንዳለመታደል የሆነበት ሁኔታ አለ ምንድነው እሱም ይሄ ለዲፈረንሻልኩበት ዲኑን ከህይወታችን በሁለተኛ ደረጃ ይዘናል እንኳን ምንለው በሁለተኛ ደረጃ አርገን ስለምንይዘው በእስላም ያስቀመጣቸውን ህጎች ጥሰን እንገኛለን ለምሳሌ ነብዩ አለይሂ ሰላቱ ሰላም እንደተናገሩት ለሶላት እንኳን ሴትዮዋ ስትወጣ እንደ ኩህል ያለ ነገር ሽቶ ምናምን ነገር ማራኪ ወንዶችን ለዒባዳ እንኳን መስጊድ ይሄደች እቤቷ ስትመለስ ድረስ ዝሙተኛ ተብላ ነው መዝገቧ የሚመዘገበው ብለዋል እና ይህ ነገር እሷም ለሰው መገናኛ ተብሎ ኩሉ ይኳላል ወርቁ ይወጣል ጌጡ ባሁን ሰዓት ሚካጅ እንበለው ምን ይበለው ውጪ ሲወጣ በተለይ በአገራችን ያው እክትላጥ እንደምንም ነገር አይቆጠርም እንኳን حرام ሊሆንና እንደ ፍቅር ነገር ነው እንደው የሚታየውና በዚያ በኩል ሚስቱ ፊቱ ስለባብስ እሱ ኩታዋን ድረስ ያስተካከለላት ወጥ ሄዳሉ ሰው ወን ተላለሱ እና ይሄ ነገር በአገራችን እሱ ሌላ ቤት አለም በጃጀቷ ሌላ እንዲያይና ፍቅር እንዲቀንስ ብቻ ሳይሆን ሌላ መንግዳ ያመጣ ነው ያየነው ያለ ነው ብዙ ጊዜ ሌላ መንግዳ ያመጣል ያልታሰበ መንግዳ ወደሱ ቤት ውስጥ የሱን ክብር የሚደፈርበት ሁኔታ ብዙ ጊዜ እየታየ ነው እና እቤት እንኳን ብዙ ጊዜ አሁን ወንድ ከስራ ሲገባ አባሁን ያሁን ሰዓት ያለውን ወጣት እስቲስና አላውጣውና ሲ ወደ ኋላ ተወት ላርገውና ወግዜ ለባብሳንት መያት ከሆነ አሃ የመጣ ነበር እንዴ ብሎ ይጠይቃል። ሲገባ ለክ ለባብሳት ያት የመጣ እንግዳ ነበር እንዴ? ወደ ሌላ በኩል የመተርጎም ሁኔታ አለ። ግን ወደ ውጭ ግን ለሰርግ ለምናምን ሲወጣ እሱ ራሱ አለባብሳት አበጃይቶ ልኮ ሌላ ችግር እየተፈጠረውና የሴቶቹ ብቻ ችግር አይደለም በሸሪዓ ሸሪዓን መነጽር አድርገን ባለመጓዛችን ብዙ ችግር የሚፈጠረው ወንዱም ተባባሪ ነው ባይነኝ ያስፈልጋል። ሁለቱም ሃይማኖታቸውን ጠንቅቋቆ ፍቅራቸው በሁለቱ ብቻ ተወስኖ የባልና የሚስቱ ፍቅር እሱም ወደ ሌላ እንት እንዳይል እሷም ሌላ እንግዳ እንዳታመጣ በሃይማኖት መነጽር በሸሪዓ መነጽር ሁለቱም እየተማሩ እየተማማሩና ተረዳርተው ሊመኖር አለባቸው አለብን ነው ምለው። እኛ ሀገር ብዙውን ጊዜ እንደዚህ ነው የሚታየው። ባሁን ካሉ ያሉት ወጣቶች እንኳን ምስቶቻቸው ተበጃጅተው ቢጠብቋቸው ማለት እንደውም ያ ለሰው ጋር መገናኛ ብሎ የገዛው ልብስና ጌጥ ቤት ተለብሶ ታገኘው እንዴ? የነዙ ጀረሰሽ ታም ልብስ ነው ነገር ግዛት ለኛ ለም የሚፈዘ አረተኝ እና ግዴታ እንደለበስ ማይፈለገት ሙኒት ለና የውንድም ስለሆነ ሁላችንም መስተካከል ግዴታ ለነ ምር ባረከላ አፍኩም ዘካማ ይፈርፍላ ማይተባ መስል ሲማይፈሪ ሩብሁዳ ያሉት ነገር ሁለተኛ መሆኑን ልንገራችሁ። በመጀመሪያ ደረጃ ሴቶችን ብቻ አንውቀስ፣ ወንዶቹም ቢግ ሮል ነው የሚጫወቱ እዚህ ላይ በዚህ ስህተት ላይ ብዙ አሉበት ወንዶች። የወርቁ ነገር ይሄ እንግዲህ ሴቶቹ ነው የሴቶቹ ወንጀል ነው ይሄ ምንም ነገር ታሊቅም ኮሜንት አይስፈልግም። የፈለገውን ግራም ምናምን ወርቅ ያላት ሴት ከባውዝ ያረገች የምትለብሰው በጣም 10% ማይሆነው ለሰርግ ይሄን ወንጀል እነቴ ነው ይሄን ስተት አርሙት ሴቶች። ላኪን አሁን ባልነው ነገር በመበጃጀት ምናምን የሚለው ነገር ወንዶችም በጣም እዚህ ላይ ትልቅ ስተት የሚያርጉት ነገር አለ። ይሄን ነገር ከመናገር በፊት ወንድሞች ትግርኛ ተናጋሪዎች አላችሁ አይደለም? ስቲችን በአማርኛ ምን ትባላለች? ቆላዕ ምን ማለት ነው? በትግርኛ ቆላዕ ማለት ይሄ ከአይን የሚወጣው እንትን አለ አይደለም? ጥዋት ስትነሳ ከአይን የሚወጣ እንደ ቅቤ የሚመስለው እንደዚህ አለ። ቁልዕ እንለዋለን በትግርኛ። በአማርኛ ምን ይባላል? አይን አራም ላ እንጨት ምናምን አይደለም። ህፃኖች ለምሳሌ እንትን ይወጣል ከአይናቸው የአይን ክሬም እሺ እንደፈለጋችሁ በሉት እና በትግርኛ ቆላዕ ይባላል። አሁን ልንገራችሁ አንዲት አረብና አንድ ሀበሻ ነች። ሁለቱም ጎረቤት ናቸውና አብረው ይኖሩ ነበር። አሁን ይቺ አረብ በደንብ አርጋ ፊትዋን በክሬም በምን ጥሩ አርጋ በቃ ተዘጋጅታ እንደዚህ ለባሏ ቆየችና ባሏ ሲያያት ምን አለች? እንዴት ነኝ? ደስ ይልሃል? ያደረኩት ክሬም ያደረኩት ዴኮር ደስ ይልሃል አለችው። አረቡ ምን አላት? والله አንቺ ገመር አላት። ገመር ጨረቃ ነሽ የመሰልሽው አንቺ መስተዋት ነሽ እንዴት በጣም ታምራለሽ ብሎ እቅፍ አድርጎ በቃ ሳማትና ከዛ ሀበሻዋ እያየች ነሽ እንግዲህ አሁን ሀበሻዋ እንግዲህ ይሄን ነገር ተበጃጅቼ ወደ ባሌ ልቆይና እስቲ ባሌ ምን ይላል ብላ ልክ እንደሱ አርጋ ክሬም አርጋ ምን አርጋ ኩል አርጋ ምናምን ስትቆይ እንዴት ነሽ ደስ ይለሃል እንዴት ነው ፊቴ አላት። እንግዲህ የትግርኛ ሰዎች ናቸው እነዚህ። ምን አላት? አራኪ ምን አባተሽ አንቺ ቆላዕ ብጀካ ቆል አንተ ይሪ ልክለሁ ቆላዕ ይልዋ ያኔ ሱብሃንአላህ አልዓዚም ደረቅ እኮ ነው ባሎቹ ራሳቸው ደረቅ ረ ቆላዕ እንተ ደቀር ልክ ቆላዕ ቁልዕን በርገደ መለ ኢሉ ብሎ ይሰድባታል ማለት ነው። ጠይብ ካሁን በኋላ ልቡ አይሰበርም ወይ? ነገ እንግዲህ ሰገራ ተቀብታ ነው የምትቀብርበው። ወላሂ እኔ በሆን ይህን ፊቴ በቃ ዝም ብዬ በቃ ጥቁر ነገር ተቀብቼ ነው መቀርበው እንደዚህ የሚል ሰው ባልኩ ሆነ ስለዚህ እኛም በጣም እንትን ነው በጣም በጣም ስለዚህ ደሞ አንድ ነገር አለ አንድ ነገር ልንገራችሁ ወንድሞች ማለሽ ግዜ ሳነጥ ድሮ የነገርኳችሁ ነገራችሁና ትልቅ ትምህርት ይሰጣል ይሄ ነገር እና አንድዋ ከጀርመን ደወለችና ስዊድን በነበርኩበት ጊዜ ነው የባሏን ችግር ነገረችኝ 3 ቀን ተከታተላ ደወለችና ችግሩ ምንድነው ስላት አፈረ እኔ ነኝ ያናገርኳት የቤት الحلال ደሃ ነው ይመታል ይሳደባል ስስታም ነው መጥፎ ነው ዲኑ ሁሉ አይደለም አለች ቆንጆ ነው በጣም ጥሩ ሰው ነው አለች ምንድነው ስላት እንብ ያለችና እኔ ነገርኳት ያ اخي ያልጋ ችግር አለሽ አልኳት አው እሱ ነው እሱ ነው እሱ ነው ብላ አለቀሰች طيب ችግሩ ለምን አትነገጂም ከምን الصباح ብትነግሪኝ እኮ እኔ የማስበው እኔ መፍትሄ ነው የምለው ነገር ነገርሽ ነበር አልኳት እና ምን አልኳት ይውላችሁ እንግዲህ እኔ አንድ ነገር ልሰጥሽና ያኒ ፕሪስክሪፕሽን ላርግልሽ አንቺ ተከታተይው አልኳት ሰውየው ሲመጣ ምን ነው ችግሩ አልኳት ችግሩ ፋስት ኤጃኩሌሽን ማለት ነው ገና سنገናኝ እኔ ቢስሚላህ ሲልሱ ወለዳሊን አሚን ብሎ በቃ ጀርባውን ይሰጣኛል አለች እና ተቸገርኩ አለች በቃ ሁሉ ጊዜ سنተኛ ምንም አይነት ረክቼ ማላቀም በቃ ገና ቢስሚላህ ሳልሱ ጨርሶ ምናምን እና ይህ ችግር ነው አለ ምን አልኳት እኔ ቆይ ልንገርሽ አንድ ማታ ሲመጣ ሁሉ ነገር ልብስሽ ምናምንሽን ቀይረሽ በደንብ ቆይና ከዛ ትንሽ እራት አቅርብለት ጭማቂ አቅርብለት ከዛ ነውር አይደለም አንቺ በስተጀርባው ሂጂና ራሱን የደባበስሽ የሳምሽ ንቅ ያደረግሽ መጽሐፍሽ ለዚ ጉንጩ ላይ ያን ጭኑ ላይ ቁጭ ብለሽ ያን ብትስሚው እና ብትደባበስው ምናምን ብታረጊው እሱ አዲስ ነገር ስለሆነ ይን ይመረቀናል እና በጣም ደስ ይላል ግን እስቲ በል ወደ አልጋን ሄድስልሽ ላ በዩ አልጋው እንዳትሄጂ በቃ መጀመሪያ ጥሩ ጥሩ ሱሪ በደም ገጭ አርገሽ ልበሽና እሱ ወደ አልጋ ምናምን ብሎ ሲረበሽ ላ ትዋለሽ እና የመኝታቤን ቆልፈሽ ላ አጫውተኝ መጀመሪያ ታጫውተ ከዛ ያንቺ ሬድ ካለር ሲ እንትስል ቶፕ ስትደርሺ እንትኖ ስሜቱ ወደ አልጋ ሄዳችሁ ሁለቱም አብራችሁ ትረካላችሁ አልኳት ይሄን ካደረገሽ ኢንሻአላህ መፍትሄ ይሆናል አልኳትና ከዛ በኋላ እሺ አለች ከሁለት ወር በኋላ ያኺ አራት ገጽ ነው የጻፈችልኝ ምስጋና ያ ሼክ ኢብራሂም በልጆች በሚስትህ በኑሮህ በሁሉ ነገር ይቅና አላህ ይጨምርልህ والله ትዳሬ አራት አመት አንድ ቀን ባሌ ከኔ ጋር ተኝቶ ረክቻ አላቅም አለች አሁን ግን እኔ ራሴ ነኝ በቃኛ ልባክተው ራቅ ምናምን የምለው እኔ ነኝ አለች ያደረገችው ምንድነው ማታ ይመጣና ከዛ በኋላ ጥሩ ልብስ ለብሳ ሸቷ አርጋ ምናምን እራት ቀርብና እራት የበላ ታጎርሰዋለች ያጎረሰች የኔ አፈር ልብላለህ ምናምን ያለች ታጎርፈውና ከዛ በስተጀርባው ሄዳ ራሱን ድብስብስ ያደረገች የመጣች ስቦአለች የመጣች በጭኑ ላይ ትቀመጣለች እንደዚህ ሰውየው እንትኖር ይውላሽ እንግዲህ የወንዶቹ መጥፎ ነገር ለነግራችሁ ፈልጌ ነው ይንቀሳ ያመጣሁት እሷ ለላህ ብላ ትዳርዋ እንዲስተካከልና እንዲታረም ብላ ነው ያደረገችው ግን እሱ ምን አለ እኔ ምን አልኳት እንትኑ ይሄን ነገር ስታደርጊ አልኳት ممكن አልኳት መጥፎ ቃል ልትሰሚ ትችያለሽ ከሱ ዋጥ አርጊው አልኳት እሺ አለች والله አለችን በደብዳቤው ልክ አንተ እንዳልከው እንደዚህ አርገ በቃ በጣም ሳወዛውዘው እንደዚህ ምናምን እንደዚህ አርገው አረ አንቺ ምን ነው ሸርሙጦች ጋ ነው የዋልሽው እንዴ ዛሬ አለች አለኛለ ዝም አልኩ ገና ወደ አልጋ ቤት እየገብ ምንድነው ዛሬ ሴክስ ፊልም አይተሻል እንዴ አለኝ ዋጥ አደርኩላል ይሁን ለንግዲ እሷ አሁን ትዳሩ እንዲስተካከል ብላ ነው ላኪን እሱ በሌላ መልኩ ወሰደውና ሰደባት ላኪን ሰብር አደረገች ከዛ በኋላ በቃ ሲደባብሰው እንደዚህ ሁለቱም ከፍተኛ ስሜት ሲደርሱ ገቡና ያ የሚደረገው ነገር አደረጉ ሁለቱም ረኩ ማለት ነው በዚህ ነገሩ ቀጠለችና ደስተኛ ሆነች ማለት ነው እና ሴቶቹ ብቻ አይደሉ ወንዶች አሉ والله ፍታቸው ቁጭ ብለ ለመብላት የማትችለው ወንዶች አሉ እነቴ ነው ጥርሱ ፍቆ የማያቅ

አሁን ልጅቷ ጓደኛው ለሱ ጓደኛው መጣና ሐሙስ እለት ነበር ረፍት ነው በሳውዲ አረቢያ ምሳ በሉ ሻይ ጠጡ ምናምን እሷ ውስጥ ቁጭ ብላ በቃ እንትን ቴሌቪዥን ያየች ነው አሁን እንትኑ ባሊያዋ እሷ ሌላ እንትን ነበር የምታየው ሌላ ቴሌቪዥን ባሊያዋ የኢራቅ ጦርነት ይከታተል ነበርና አሁን ፉላን ፉላን አላት ሚስቱን ጠራት ይሁንሽ ይሁንሽ ባግዳድ يعني ኢራቅ ኢራቅ ወና ከተማ ባግዳድ የተደበደበች ነች ይሁንሽ ይሁንሽ እሷ ረሳች ጓደኛው እንዳለ ረሳች በቃ እየወጣች መጣችና ገባ ስትል በሳሎኑ ጓደኛዋ 1 ሚኒት እንኳን አይሆንም አያት ማለት ነው እሷ ጓደኛው መሳበልቶ ሄደ መሰላት ዘነጋች ትንሽ ነይ ነይ ነይ ባግዳድ የተደበደበች ነች እኮ አምስት ጣይላኖች የደበደቡናቸው ሲላት ራቆቷ ነች ራቆቷ ማለት ፊትዋ የታየች ነው እየሮጠች መጣችና በሳሎኑ ብቅ ስትል ጓደኛው አያት ማለት ነው ከዛ ወዲያውን ተመለሰች ለማግስቱ ቴሌፎን አደረገ ሰውየው ሸይጣኑ ያን ጓደኛው እንደምን ነሽ ነህ ደህና ነሽ አው ትናንትና እኮ በጣም ደስ የሚል ምግብ ኮር ያቀረብሽ እጄ መቆርጠምኩ ትንሽ ነው የቀረው በጣም በጣም አላህ ያኒ በረከት ይስጥህን ይስጥሽና እንደዚህ እንደዚህ ብሎ አመጉሶ አመጉሶ በቃ ቻው አላተና ሄደ ከሁለት ቀን በኋላ ደወለ እንደምን ነሽ እህቴ ደህና ነሽ አው አይ ይህ ባልሽ እኮ በጣም እድለኛ እኮ ነው ምን ነው አንቺን የመሰለ ሚስት ማግኘት እኮ በዱንያ እኮ ጀና ገብቻለሁ ማለት እኮ አለ ዝም አለች ወነቴ ነው መልክሽ እኮ ለመጀመሪያ ጊዜ ነው ትናንትና ያየሁሽ ዘጋ ከሁለት ቀን በኋላ ደወለ እንት እኔ እኮ እንቅልፍ እኮ እምቢ አለኝ ይወላችሁ እንግዲህ ከዛ ቀን ጀምሮ እኮ እንቅልፍ እኮ እምቢ አለኝ ምን ነው የማርያም ነው ከማርያም በላይ መልክ እኮ ነው የተሰጠሽው አንቺን ያየ እኮ እንደዚህ ይላል እንጃ ወላሂ ልቤ እንትን አለ ከዛ በኋላ ስማ አለችው አሁን ከበስመር አልወጣህም ወይ አለችውና ምንም ቅርታ አድርግልኝ ብሎ እለየ ከአንድ ሳምንት በኋላ ደወለ ምን አለ እንዲ አንቺ እኮ የተማርሽ ሰው አይደለሽም እንዴ ምን ነው እኔ የምለው እኮ ወጣት ነሽ ብዬ እኮ ነው ሁሉ ታውቂያለሽ ብዬ እኮ ነው እኔ እኮ ወላሂ ልቤ እኮ በጣም ነው እንትን የነካሽኝ በቃ በልቤ ገብተሽ እኮ በጣም አለ አይደለም የልብነት እንትን የሚደረገው በሙሉ በሙሉ ነገር ነገራትና ከዛ ቀጥሎ በጣም ሰደበችው ፊቱ ላይ እንትን ዘጋች ማለት ነው ቴሌፎኑ በፊቱ ላይ ዘጋች ትንሽ ቆይቶ 5-6 ቀን ደወለና ምን አላት አለው ሸይጣንሽ ሄደዋል ወይስ ደህና ነሽ አሁን ወይ ምን አለበት አትቆጭብኝ እኔ እኮ ስለወደድኩሽ ነው ብሎ ጀመረና ከዛ በኋላ ዘጋችው ወደኔ ደወለች አሁን ታሪክ ከሰው የሰማሁት እንዳይመስላችሁ ወላሂ ወደኔ ደወለች ሼክ አለችኝ ናም አንድ ችግር አገኘሁ ምንድነው ከመጀመሪያ እስከ መጨረሻ ነገረችኝ ስሚ አልኳት አንድ መድኃኒት አለ እሷ ምን አለችኝ ለባሌ ልንገረው ወይ ላ ላ ላ ላ ለባልሽ ከነገርኩማ ደም በደም ይሆናል ይገድለዋል ስለዚህ ገና ነገሩ ሳይስፋፋ በሳውዲ አረቢያ እንድታውቁት ወንድሞች በሳውዲ አረቢያ አንድ ሰው አንዲት ሴትን ሐላል የማትሆንለት ከሱ ጋር ከተገኘች በመኪናም ቢሆን ከተገኘች አብረው ቁጭ ያኔ ቆመው ኢንሻአላህ በእንትኑ በሱቅ አብረው ቆመው ከተገኙ ወይም እሷ ሄዳ ይሄ ልጅ እኮ የለከፈኝው ካለች ጠፋው ሰውየው በቃ ሐለክ ሐለክ خلاص እና ምን አልኩ አትስሚ አልኩ አሁን ከደወለ ቀጣ ምንድነው የምትይው ያንተን ቴሌፎን ያንተን ሞባይል አሁን በእጄ ነው ያለው والله ከአሁን በኋላ አንድ ደወል ከደወልክ ቀጣ ፖሊስ በእጄ ያንተን ሞባይል ያንተን ጀዋል ያንተን አድራስ በሙሉ ሰጣቸዋለሁ ከዛ በኋላ የት እንደምትገባ አቃለሁ ብለሽ ንገሪው አልኳት ይሄ ነገር ራሱ ከሪያድ እስከሚወጣ ነው የሚያደርገው ወለት ከሪያድ ይወጣል እና ባይ ሳይደውል ብቻ ደም የሚቀረው በቃ ረዝ ብሎ ከሪያድ እስከሚወጣ ያደርገዋል እንደዚህ አልኳትና ካንድ 5-6 ቀን ደወለና እንደ ልማዱ ነው ሲል ስማለችው ጀዋለህ ይሄ ነው አው ቴሌፎን ይሄ ነው አው ሌላ ቴሌፎን የለም ሌላ ላ እሱ እነዚህ ናቸው በማንኛውም ጊዜ ከነዚህ ሁለቱ ከደወለሽ ተገኛለሽ እሺ በል ስማለችው አሁን አሁን ቴሌፎን ዝጋና ወደ ፖሊስ ጣቢያ ሄጄ እነዚህ ሁለት አስረክባቸዋለሁ ወይም ደግሞ አርፌ ቀመጣለሁ ካልክ ደግሞ አርፈህ ተቀመጥ ወየልህ አለችውና ከዛ እስካሁን ድረስ ደውሎ አያውቅም ስለዚህ ምንድነው يعني እንኳን ሱብሃንአላህ ይገርመኛል እኮ እኔ በጣም ነው የሚገርመው ከዲን ውጭ እኮ ነው የሚገርመው ሚስቴ የኔ እኮ ነች ሚስቴ ለኔ እኮ ነው የሰጠኝ አላህ ሱብሃነ ተዓላ እንዴት ወንዶቹ የመጡ ይልስዋታል ማለት ነው ታቃላችሁ በመላሳቸው ይልስዋታል ማለት ሳይሆን እያዩ they enjoy እያዩ በቃ ሲመኝዋት ምናምን እንደዚህ አንድ ቀንም ሴት ሴትና ሴት ሴትነትዋን አይቀርምና ድክም ስካለች ደሞ 90 ሰዎች ካዩዋት አንድ ሰው ሊያታልላ ስለሚችል ከነጨራሱ ነቢያችን ሳሰለም በሩ በሙሉ ነው የዘጉት خلاص ولا تبرجنا تبرج الجاهليه الجاهليه الاولى ሁለተኛ ወይስ سالتمهن فاسالوهن من وراء حجاب يهل ما استنقق يا ستو انديت عند سو هلناو ايش يلال اي بنا فلتش كنيغا غادنيوچيغا تچاوچي بنا فلتش يعني شافلتش يمطاش استناغجي اندزي والله انكواد اسلمنا بيهون يفلغون يفلغون اني عند مچرشا لنغراچو وندوبش مچرشا نغر لنغراچو اني بكامباني سسرا عند ከኛ አብሮ የሚሰራው 12 አመት አብረን የሰራን አንድ ፓለስቲኒያን ነው የፓለስቲናን ወጣት ነው አሁን አብረን ነው የሚሰራው እሱ ኦፊሱ እዚ ኦፊስ እንትን ላለን ሰውየው ለሸይጣን በአንድ አመት ያልፈዋል በፈሳድ በየሶስት ወሩ ግብጽ ይሄዳል የማይቀብሳት ሴት የለም በዚና አራት ወር ቆይቶ ባንኮክ ይሄዳል በጣም መጥፎ ስራ ስራ ሰርቶ ይመጣል እንዲያው ግብጽ ይሄዳል ሞሮኮ ይሄዳል ማግሪብ አልዓረቢ ዚና አድርጎ ለአንድ ወር ተዝናንቶ እንደዚህ በቃ ብዙ ፈሳል አድርጎ 30 40 የሚሆን ስዕል ይዞ ይመጣል ለጓደኞቹ ያሳያቸዋል ይህች ሴት ወደደችኝ ከዚህ ሴት አደርኩ ፍስቅ ቢሉ የፍስቁ በቃ ኤክስትራ ኦርዲናሪ ነው ፍስቁስ እሱ ይሄን ሆኖ ከአስር አመት በኋላ አገባ አግብቶ እንግዲህ አንድ ሳምንት ካለፈው ካገባ በኋላ እኔ በሰርጉ አልሄድኩም የኔ እንትን ነው የኔ ባለደርባ ነው በስራው ላኪን እንትኑ ሰርጉ ፈሳድ ስላለበት ሙዚቃ ስላለበት እክትላ ስላለበት በሰርጉ አልሄድኩም ግን ከአንድ አምስት ቀን በኋላ መብሩክ ልለው ሄድኩ ተመልከቱ እንግዲህ ምን ትጠብቃላችሁ ከዚህ ሰው ቤት ገብቼ ሚስቱ መጣ ሻንድ ተፈላ አጭር ለብሳ ጓደኛዬ እነውኮ ብሎ ሊያስተዋውቀኝ እሷ ደሞ ማሻአላህ ብላ ሰላም እንድትለኝ ይሄ ነው ምን ተጠብቀውኛ ላኪን የተፈጠሩ ቂራ የሚባል አለ ቂራ ታቃላችሁ የተፈጠሩ ቂራ ይሄኮ ዲን ኮ ያስፈልገው የተፈጠሩ ሰው ቅናት እንዲያጠቃው ያስፈልጋል ኽንዚር ብቻ ነው ቅናት የሌለው ውሻ ብቻ ነው ቅናት የሌለው አህያ ብቻ ነው ቅናት የሌለው የሰው ልጅ ቅናት እንዲኖረው ያስፈልጋል ምን አለኝ ታቃላችሁ ወላሂ ወላሂ ሸሃዳ ነው ማለትቹ እኔ እቤቱ ሳንኳኳ በውጭ ነበር በመኪና እሱና ሚስቱ መጡ ሲመጡ ሚስቱ ከጠጉር ራስዋ እስከ ጥፍር እግሯ በጥቁር አባያ የተጠቀለለች ነች ልም ያረ ሂጃብ ነው ያደረገችው ከዛ በኋላ መጣና እኔ በቱን ሳኳኳ በስተጀርባ የመጣና ኢብራሂም አለኝ نعم ሻንድ ግዜ አለኝና ወረደ ከዛ በኋላ ሚስቱ አትወረድ ያላት በሩን ከፈተልኝ ሳሎን ውስጥ አስገባኝ ተመልሶ ሚስቱ በስተጓሮ አስገብቶ ቤቷ ላይ አስገብቶ ወደኔ መጣ ከዛ በኋላ እኛ እየተጫወትን እንታወቃለን አብረን ነው እንትን ያልነው ስንት ዳዕዋ ሳደርግለት እንዲህ ብለዋል ዱርየው የወልጣለት ዱርየ ከዛ በኋላ አንተ ሰይድ አልኩት ሰይድ ነው ስሙ ስማስተ ሰይድ አልኩት አንተ ሰይድ ተቀይረሃል